من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين ومن الناس من يقول آمنا بالله وباليوم الآخر ከሰዎችም መካከል ደግሞ በአላህና በመጨረሻ ቀን አምነናል የሚሉ አሉ ይላል ወማሁም ቢሙእሚኒን እነሱ ይበሉ እንጂ እነሱ ግን አማኞች እንዳላደሉ አረጋግጣለሁ ይላል አላህ Subhanahu Wa Ta'ala እና እንግዲህ ሶስተኛዎቹ ክፍሎች እነዚህ ናቸው ማለት ነው ቀደም ሲል ፍጹምና ትክክለኛ አማኞች የሆኑትን በአራት አንቀጾች ገልጿቸው ነበር ቀጥሎ ደግሞ ግልጽ ከሃዲ የሆኑትን በሁለት አንቀጾች አስቀምጧቸዋል ማለት ነው። እነዚህ እንግዲህ ሁለት ፍጹም ተቃራኒ የሆኑ ጋራዎች ሲሆኑ ከሁለቱም የሚያጣቅሱ ደግሞ አስመሳዎችና አታላዎች እንዳሉ በሶስተኛ ደረጃ ሊያቀርባቸው ነው ማለት ነው። እና አላህ Subhanahu Wa Ta'ala አንድን ሰው በስተትም ሆነ በትክክለኝነት አቋሙ ግልጽ የሆነ ነገር ስለሚወደው የመጀመሪያዎችን በግልጽ አስቀመጠ ስምም ሰጣቸው ማለት ነው። የፊተኞችን ሙተቂን ቀጥሎ ያሉትን ከሃዲ ካፊር በማለት ሰይሟቸው ነበር። ሶስተኛዎቹ ክፍሎች ግን አወላዎችና አስመሳዎች ከመሆናቸው የተነሳ አቋመ ቢስን አላህ ስለማይወድ ወሚነና ካለ ልዩ ስም እንኳን ሳይሰጣቸው ከሰዎች መካከል መቼም ሰውን በላቸው እንጂ እንደማለት ነው። በሁለት እግር ቆመው ስለሚሄዱ ሰው ከመባል ባይወጡም ከሰው የራቁ መሆናቸውን ለመጠቆም ከሰዎች መካከል ደግሞ እምነት በጫ በመላስ ጫ ብቻ የሚገለጥ ይመስል እንዲሁ ዝም ብለው አምነን አላምነን አልያሉ የሚለፈልፉና የሚዘላብዱ አሉ አለ። በአላህና በመጨረሻ ቀን አምነን አልይላሉ። እምነትንም እንግዲህ በቁንጥል አደረጉት ማለት ነው። አርካነል ኢማን መሰረታዊ የሆኑት 6 ናቸው። ከ6ቶቹ መነሻውንና መድረሻውን ብቻ የመጀመሪያውንና የመጨረሻውን ነጥብ ብቻ በማንሳት አምነናል ብለው እምነታቸውን የሚገልጹና የሚያታልሉ የሚያስመስሉ አሉ ከሰዎች መካከል ይላል። ከዛ መካከል ያለው እንግዲህ አላህ ይወቀው ማለት ነው። ወማሁም ቢሙእሚኒን እነሱ ግን በዚህ መልክ አምነናል ይበሉ እንጂ በእኔ በኩል እነዚህ አይነቶቹ ሰዎች ጭራሽ አማኞች አይደሉም ይላል አላህ Subhanahu Wa Ta'ala ማለት ነው። እና ሙናፊቅ የሚባሉት ናቸው እንግዲህ እነዚህ በዛይራቸው ያ ሙስሊሞች የሚናገሩትን እየተናገሩ እነሱ የሚሰሩትን ከሞላ ጎደል እየሰሩ ሙስሊሞች ለመምሰል የሚሞክሩ በውስጣቸው ግን ከነዛኞቹ ተካሃዲዎቹ ባልተሻለ መልኩ እስልምናን የሚቦረቡሩና ወጥፋትን የሚሞክሩ የሆኑ ናቸው ነው የሚለው። እና እነዚህ እንግዲህ ከሰዎች መካከል ይገኛሉና እነዚህን አውቃችሁ እንዲተጠነቀቋቸው ትችሉ ዘንዳ ስለነሱ ልግለጽላችሁ ማለት ነው። እና እንግዲህ ሙናፊቅ ሁሉ ግዜ ያው አቋሙን ወይም እምነቱን የሚገልጸው በቃላት ነው። ያውም በቃላት በተሟላ መልኩ ሳይሆን እንደናሙና ከብዙ በጥቂቱ ተከስ በማድረግ ባፈጠለነት እና እኔኮ ሙስሊም ነኝ ሙስሊም ለመሆን ይሄንን አደርጋለሁ እንጂ አንዳንድ ነገሮችን በመደርደር ማንነቱን ለማስተዋወቅ ይሞክራል ማለት ነው። በሰዎች ዘንዳ ገይብን ስለማያውቁ በእነዚህ እነሱ በሚናገሯቸውና በሚሰሯቸው ነገሮች ተታለው ስለነዚህ ሰዎች ማንነት በሚገባ ባይገነዘቡም እኔ ግን የሚደበቅብኝ ነገር የለምና እነዚህም ከአማኞች አልጀምራቸውምና ጭራሽ አማኞች አይደሉም አላህ Subhanahu Wa Ta'ala። ታዲያ አማኞች ካልሆኑ ባልተቀበሉት ነገር ለምንድን ነው እኛ አምነናል እያሉ የሚወተውቱት የሚጥያቄ እንደሚነሳ ስለሚያቅ መልሱን በሚከተለው ገለጸ يخادعون الله በነሱ አስተሳሰብማ ይሄንን የሚናገሩት አላህን ለማታለል አስበው ነው አለ። አላህንም እንደ ሰው ሩቅና ምስጥር እንደማያቀ አድርገው አላህን አምነናል ብለን ከተናገር ያው እንደ አማኞች ቆጥረናል ብለው ሊያታልሉት የሚሞክሩ ይመስላሉ ማለት ነው። ወንደዲና አመኑ በተጨማሪም ደግሞ አማኝ የሆኑትን ወገኖችም እንዲሁ ሊያታልሉ ነው የኛ ወገኖችና አባላቶች ናቸው ብለው እንዳቀፏቸውና እነሱን እንደ አካል አድርገው እንዲወስዷቸው ሊያታልሉ ነው። ወማ ይኽዳኡነ ኢላ አንፉሰሁም በዚህ ሙከራቸው ግን ራሳቸውን እንጂ ማንንም ወገን አያታልሉም አለ አላህ ሱብሓነሁ ወተዓላ። አላህም ማታልሉት መሆኑ የታወቀ ጉዳይ ነው። ግን ሙእሚኖች ሰው እንደመሆናቸው እንዴት አያታልሏቸውም ያሰኛል። አላህ ሱብሓነሁ ወተዓላ እነዚህን እንግዲህ የሙእሚኖች ጥላት የሆኑትን ለወዳጆቹ እንደዚህ ደብቆ አስቀምጣቸውም ማንነታቸውን እያጋለጠ ያስተዋውቃቸዋልና አይሳካላቸውም ማለት ነው። ሙእሚኖቹ የአላህ ወዳጆችና ወገኖች በመሆናቸው ለወዳጆቹ ጥላቶቹ ደባ በሚሰሩበት ጊዜ ዝም ብሎ አያልፋቸውም፣ ያጋልጥላቸውና ያስተዋውቅላቸዋልና እንኳን እኔን ራሴን ሊያታልሉ ቀርቶ አማኞቹንም ሊያታልሉ አልፈቅድላቸውም። እኔንም ሙእሚኖችንም ማታለላቸው ይከሽፍባቸውና በመጨረሻ የማታለል ሙከራው በራሳቸው ላይ ብቻ ተወስኖ ይቀራል። ምክንያቱም ሰው የማይችለውን ነገር አታለላለሁኝ ካለ እንደገና ራሱን ነው ያታለለው እንደሚባለው ራሳቸውን ብቻ ያታለሉ መሆናቸው የመጨረሻ ውጤታቸው እንደሚሆንላቸው ነው። ወላ ይሽዑሩን ግን በዚህ ሙከራቸው አላህንም ሙእሚኖችንም ሳያታልሉ እንደገና ራሳቸውን ያታለሉ ሆነው መገኘታቸውን አያውቁም። እነሱ ቢያውቁ ኑሮ መጀመሪያ ባላደረጉት ነበረ ማለት ነው። እና እንግዲህ ሙናፊቅ ማለት አቋመ ቢስ ማለት ነው። ራሱን ለማሸነፍ የማይችል ማለት ነው። እንኳን ሌላውን ጥላት ቀርቶ መጀመሪያ እንግዲህ አንድ ነገር ካላመኑበት ባላመንኩበትም ብሎ በዛው በአመለካከቱ ግልጽ መሆን ጀግንነት ነበረ እንዳለቁት ካፊሮች ማለት ነው። የነገር አልተዋጠልኝም ብሎ ሰው የሰው ልጅ እንደመሆኑ ያላመነበትን ነገር በውሸት አድበስብሶ ያመነ መስሎ መታየት አልነበረበትም። ገብቶት ተስማምቶ ከሆነ መስማማቱን እንደ ሙእሚኖቹ መግለጽ፣ ካልሆነለት ደግሞ እኔ የነገር አልተዋጠልኝም አልተስማማልኝም ብሎ መቃወሙን ማሳየት ሲገባው ላሚን ሁና ወላሚን ሁናት ና ላኢላሃ ኡላ ወላኢላሃ ኡላ እንደሚለው በሌላው አያት ወይም ከአማኞቹ አልሆኑም ወይም ከካሃዲዎቹ አልሆኑም ሶስተኛ ጉርብ ፈጠሩ በመሀከል ማለት ነው። እና ይሄ እንግዲህ የድክመት ምልክት ነው ማለት ነው። አማኝ በእምነቱ ያመነበትን ነገር ሲገልጽ አቋሙን አረጋገጠ ማለት ነው። ካሃዲም ደግሞ በክህደቱ ያ ነገር አልተስማማኝም ብሎ አቋሙን ከገለጸ ስህተት እንኳ ቢሆንም ትክክለኛ ያመነበትን ነገር አስቀምጧልና አይታማም ማለት ነው። እነዚህ ግን ከሁለቱም ሳይሆኑ ወይም በካሃዲነታቸው ወይም በአማኝነታቸው ሳይታወቁ ሁለቱንም ሊመስሉ የሚሞክሩ ናቸው። ይህን ደግሞ የሚሞክሩት አላህንና አማኞችን ሊያታልሉ አስበው ነው። ይህ ሙከራቸው ደግሞ በምንም አይነት አይሳካም፣ አላህንም ሆነ ሙእሚኖችንም ሊያታልሉ አይችሉም። እንግዲያውስ በመጨረሻ ራሳቸውን በራሳቸው ያታለሉ ግብዞችና ከንቱዎች ናቸው በማለት ይገልጣቸዋልና ያጋልጣቸዋል ማለት ነው። እና እንግዲህ ሙናፊቅ ራሱን ለመግዛት ወይም ጥላቱን ለመቋቋም የማይችል ወስላታ ክፍል መሆኑን ነው የሚያሳየው ማለት ነው። አማኝ ከሆነ ያመነበትን ነገር በግልጽ ማስቀመጥ ነበረበት። ከሃዲ ከሆነ ደግሞ በክህደቱ ይሄ ነው የኔ አቋሜ ብሎ ሳያፍር በዛው ግልጽ መሆን ነበረበት። ስለዚህ ክህደቱንም ሳይገልጽ ወይም እምነቱንም ሳያረጋግጥ በመሀከል ዝም ብሎ ተንጠልጥሎ መቅረቱ ከዛም አለሁኝ እያለ ለመኖር የሚፈልግ አስመሳይና አታላይ መሆኑ ነው ማለት ነው። ይሄ ደግሞ ሁለት ተቃራኒ ነገር ለማገኘት የሚሞክር ሰው ከሁለቱም ማጣት ነው ውጤቱና በመጨረሻ አማኞችም አይደሉም በማለት አላህ አጋለጣቸውና ማንነታቸውን አርቀናቸውን አስቀራቸው ማለት ነው። እና ሙእሚኖችንም ደግሞ ሊያታልሉ እንደማይችሉ ምክንያቱም ሰው እንደመሆናቸው ሊያታልሉ ቢሞክሩም እንኳን አላህ ግን የነሱ ወዳጅና ዋቢ በመሆኑ እንደ አይነቶች ወስራቶች ናቸውና እወቋቸው በማለቱ በሙእሚኖች ላይ የተሰነዘረውን የማታለል ዘመቻ በቀላሉ አመከነባቸው ማለት ነው። ፊቁሉቢሂም መረድ እና እነዚህ ሙናፊቆች እንደዚህ አይነት አቋም ሊይዙ የቻሉበት ምክንያቱ ምንድነው ብትሉ በልቦናቸው ውስጥ በሽታ አለባቸውና ነው ይላል። ይህ የንፍቅና የውስልትና በሽታ ተጠናውቷቸዋል ማለት ነው። ፈዛደሁም ላህ መረባ እና በዚህ በከንቱ ሙከራቸው ሳቢያ አላህም ስብሓነሁ ወተዓላ በበሽታ ላይ በሽታ ጨመረባቸው ይላል። መጀመሪያም እንግዲህ የማወላወል በሽታ ነበረባቸው። እንደገና በየለቱ የሚመጡትን የቁርአን አንቀጾች እየካዱና እያስተባበሉ እየተጠራጠሩ በሄዱ ቁጥር ያ ክህደታቸው ወይም የኒፋቅ በሽታቸው እያደገና እየተንሰራፋ ሄደ ማለት ነው። ወለሁም አዛቡን አሊም እና በዚህ በተሳሳተ ጉዟቸው ለነሱ እጅግ አሳማሚ የሆነ ቅጣት ተዘጋጅቶላቸዋል። ቢማካኑ የክዲቡን የሚዋቹ በመሆናቸው ሰበብ ሳያምኑ አምነናል፣ ሳይስማሙም ተስማምተናል በማለታቸው ሰበብ አላህ ስብሓነሁ ወተዓላ እጅግ አሰቃቂ የሆነ ቅጣት አዘጋጅቶ ይጠብቃቸዋል ይላል። ወይም በሌላ አቀራር ቢማካኑ ዩከዚቡን ተብሎም ተቀርቷል። እውነትን ሳይቀበሉ የተቀበሉ መስለው እያስተባበሉ በመንጣታቸው ሰበብ አላህ ስብሓነሁ ወተዓላ አይከፉ የከፋ አሰቃቂ ቅጣት አዘጋጅቶላቸዋል ይላል። የክዚቡን በሚልበት ጊዜ ሳያምኑ አምነናል እያሉ በመዋሸታቸው ማለት ነው። ዩከዚቡን በሚባልበት ጊዜ ደግሞ እውነትን ሳይቀበሉ የተቀበሉ መስለው እንደገና በተቃራኒው የሚያስተባብሉ በመሆናቸው የሚያስዋሹ በመሆናቸው ሰበብ እጅግ የከፋ ቅጣት አዘጋጅቶላቸዋል በማለት ይዝትባቸዋል ማለት ነው። ወይዛ ቂለ ለሁም ላ ቱፍሲዱ ፊል አርድ እና እንዲህ አይነቶቹ ወስላቶች ታዲያ በመሬት ላይ ብላሽን አታስፋፉ ማለትም ጥፋት የጥፋት ተልኳችሁን አታራምዱ በማለት አላህ ስብሓነሁ ወተዓላ ወይም ነቢዩና ሙእሚኖቹ በሚመክሯቸውና በሚገስጧቸው ጊዜ ቃሉ እነሱ መልስ ሲሰጡ እንዲህ ይላሉ፣ ኢነማ ነህኑ ሙስሊሑን እኛ አጥፊዎችና አክፊዎች አይደለንም፣ እንዳውም እኛ ነን በዚህ ምድር ላይ አሳማሪዎችና አበጅታዎች በማለት ራሳቸውን ይሾማሉና ያመኳሻሉ ይላል። ልባቸው ከመጥፋቱ የተነሳ ጥፋተኝነታቸው ሲነገራቸው ማፈርና እንደገና ድክመታቸውን ማረም ሲገባቸው እንዳውም ፈርጠም ብለው እኛንን እንዳጥፊዎቹ እኛንን እንዳበላሽዎቹ በማለት እየተንጠረጠሩ እንዳውም እኛንን አስተካካዮችና በጎ አድራጊዎች በማለት ራሳቸውን ሲያወድሱ ታገኛቸዋለህ ነው የሚለው። እና ሙናፊቅ እንግዲህ ምንጊዜ የሚሆነው ማለት ነው ደካማ ጎኑ ሲነካበት ያንገሸግሸዋል። እንደገና ባፈጮለነት ማንነቱን ለመከለስና ጥሩ መስሎ ለመታየት እኮኔን አጥፊ አልከኝ እኮኔን ለዲንም አልቆረቆር አደረከኝ እንዴት እንድትለኛለህ? እንዳውም እንደኛ ለዲን የሚያስብና የሚቆረቆር የሚጥር ማን ነው እሱ እያሉ ሲደነፉና ሲለፈልፉ ይታያሉ ነው የሚለው አላህ ስብሓነሁ ወተዓላ። እና አላ ኢነሁም ሙፍቲዱን ወላኪን ላ ይሽዑሩን ይላል። እና እዚህ ላይ ነቃ ብላችሁ ስሙኝ ይላል አላህ ስብሓነሁ ወተዓላ። እነዚህ ሙናፊቆች ራሳቸውን አሳማሪዎችና አበጅታዎች አድርገው ቢያሳዩአችሁም እንኳ በእኔ በኩል ደግሞ አጥፊዎች ማለት እነርሱ ብቻ ናቸው፣ እንዳውም በዚች ምድር ላይ እንደ እነሱ አይነት አጥፊ ማንም የለም ይላል። ወላኪን ላ ይሽዑሩን ግን አጥፊነታቸውን እነሱ አይገነዘቡምና አይረዱም። ያንኑ ጥፋቱን እንደ ልማት አድርገው ስለሚቆጥሩት በእነሱ አስተሳሰብ ራሱ ጥፋትን ልማት አድርገው ገልብጠው ነውና የሚረዱት እንደኛ አይነት አሳማሪዎች የሉም ይበሉ እንጂ በእኔ በኩል ደግሞ የመጨረሻ አጥፊዎች የሚባሉ እነርሱ ናቸው፣ እነሱ ይህን ነገር ባያውቁና ባይረዱትም አጥፊዎች እነሱ ብቻ መሆናቸውን አረጋግጥላቸዋለሁኝ ይላል። እንግዲህ ተካፊሮችም የበለጠ አጥፊዎች መሆናቸው ነው ማለት ነው። ምክንያቱም ቀደም ሲል እንደተገለጸው ካፊሮች በካፊርነታቸው አቋማቸውን ገልጸዋል። የታወቀ ጥላት የወዳጅ አህል ይቆጠራል እንደሚባለው ሙእሚኖች ተካፊሮች የሚጠብቁት ነገር የለም። ስለዚህ ምንጊዜም ጥላት ነውና በመጣበት ይመጣ መቋቋም አለብን ነው የሚሉት። ሙናፊቆች ግን ራሳቸውን የሙስሊሞች ካባ አድርገው ስለሚቀርቡ ሁልጊዜ ለጥፋትና ለጉዳት የሚዳርጓቸው እነሱ ናቸውና እንኳን ለሙስሊሞቹ ቀርቶ ለካፊሮች እንኳን ጎጆች እነዚህ ናቸው ማለት ነው። ምክንያቱም በአንድ በኩል የእነሱ ወገን መስለው ስለሚታዩቸው እነዛም ብዙ ደካማ ጎናቸውን ምስጢራቸውን ያካፍሏቸዋል። እነዚህም እንግዲህ በሁለቱ መካከል ግን እነዚህ የሃይማኖት ዓላማ ስለሌላቸው ከሁለቱም ለመኖርና የተለያዩ ጊዜያዊ ጥቅሞችን ለማግኘት ስለሆነ በሁለቱም መካከል ሰላምን የማደፍረስና ጸጥታን የማናጋት ተልኳቸው በጣም አደገኛ ነው ለሁሉም የሰው ልጆች ማለት ነው። በመሆኑም አጥፊዎች እነርሱ ብቻ ናቸው ይላል። በእነሱ አንጻር ሌላ አጥፊ እንዳውም በዚህ ምድር ላይ እንደሌለ ነው ማለቱ ነው አላህ ሱብሓነሁ ወተዓላ። ስለዚህ ነው ሙናፊቅን አላህ ሱብሓነሁ ወተዓላ አጥብቆ በመጥላት ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነ ናር ሙናፊቆች መልቂያማ ሲሆንም ከጀሃነም የመጨረሻው አዘቅት ላይ ነው የሚመደቡት የሚለው ማለት ነው። ምክንያቱም ካፊርነቱን ካፊር ናቸው። ግን ካፊር ሆነው ሲያበቃ እንደገና እንደ ሙሚንና እንደ ሙስሊም ሆነው ስለሚገለጹ ለሙሚኖች በጣም አደገኛዎችና ለእስልምናም ነቀርሳዎች በመሆናቸው ጥፋታቸው ድርብርብ ነው ማለት ነው። የውስጥ ጥላቶች በመሆናቸው ስለዚህ እነዚህ ሰዎች ምንጊዜም ማጥፊዎች ታክቲዎች ከተባለ እንዳውም እነሱን የሚመስል ከቶውንም ማንም እንደሌለ አረጋግጣለሁ ይላል። ወላኪን ላ ይሽዑሩን ግን አጥፊነታቸውን አሁንም አይገነዘቡም። ቢረዱት ኑሮ እንደነሱ አይነት አጥፊ የለም ነበረና ከማንኛውም ጥፋተኛ በላይ ማፈር በተገባቸው ነበረ ማለት ነው። ወኢዛ ቂለ ለሁም አሚኑ እና እነዚህ አይነት ሙናፊቆች እመኑ በሚባሉ ጊዜ ደግሞ ከማ አመነ ናስ ሌሎቹ ሰሃቦች እንዳመኑት የተሟላ የሆነ እምነት መስርቱ ተብለው ሲነገሩና ሲመከሩ ፋሉ አኑሚኑ ከማ አመነ ሱፈሃ እነዛ ሞኞችና አቂሮቹ እንዳመኑት አይነት እንድናምን ነው የምትፈልጉት የሚል መልስ ይሰጣሉ ይላል። እንግዲህ ቀደም ሲል አማኞች ነን ብለው ነበረ። አሁን ግን ትክክለኛ አማኞች የተባሉትን ለምሳሌ እንደና አቡበክር እንደና ዑመር እንደና አሊ ያሉትን ነው ሰፊ የሚሏቸው ማለት ነው። እነዛ ሞኞቹ እንዳመኑት አይነት እንድናምን ነው እንጂ እኛ እኮ የብልጦችና የብስሎችን እምነት አይነት ነው እንጂ የምናምነው የሞኞቹን አይደለም በማለት መልስ ይሰጣሉ ይላል። አላ እዚህ ላይ ነቃ ብላችሁ ስሙ፣ ልብ በሉ እስቲ ምን እንደሚሉና እኔም ምን እንደምላቸው ማለት ነው። ኢነሁም ይህንን አይነት አስቀያሚ አነጋገር የሚናገሩ የሆኑ ሰዎች ሁሙ ሱፈሃ ቂሎች ማለት እነርሱ ብቻ ናቸው ይላል። እንዳውም ቂልን የሚያውቁት ከሆነ ትክክለኛ እምነት መስርቱ እንደ ሌሎቹ ሰሃቦች ተብለው ሲመከሩ እንደ ቂሎቹ አይነት እምነት ነው እንደ እኛ የምንመሰርተው ብለው መልስ የሚሰጡት ሱፈሃዎች የቂሎች ዳርቻና መጨረሻ ማለት እነርሱ ብቻ ናቸው። ወላኪን ላ ያዕለሙን ግን ሞኝነታቸውን አያውቁምና አይረዱም እንጂ ቢገባቸው ኑሮ ከነሱ የባሰ ማን ቂል ኑሮ እንደ ቂሎቹ ነው ወይ ማለት በተገባቸው ነበረ ነው የሚለው። እዚህ ላይ እንግዲህ ሰሃቦችን ቂሎች ያሉበት ምክንያቱ ነቢያችን አለይሂ ሰላቱ ወሰላም እዚህ መካ ላይ እንደነበሩ ሙናፊቅ የሚባል ቡድን አልነበረም፣ ወይ ፍጹም የሆነ አማኝ ወይም ግልጽ የሆነ ከሃዲ ነበር እዚህ የነበረው። መዲና ከሄዱ በኋላ ነው ይህ ሶስተኛ ቡድን ሊፈጠርና ሊከሰት የቻለው ማለት ነው። ምክንያቱም እንግዲህ መዲና በሚሄዱበት ጊዜ አብዛኛዎቹ የመዲና ነዋሪዎች ተቀበሏቸው፣ እምነቱንም ተቀበሉ። የዛ ጊዜ እንግዲህ እንዲህ አይነት እድል ካገኘሁም የራሴን መንግስት መመስረት አለብኝ በማለት ወዲያውኑ እስላማዊ መንግስት መሰረቱ። የዛ ጊዜ የተወሰኑ ከሃዲዎች የሆኑት እንዲህ ብለው ለማመጥና ለማፈንገጥ አልቻሉም ማለት ነው። አብዛኛው ህብረተሰብ ስላቀፋቸው እነሱ ተገንጥለውና ፈንግተው ከቀሩ ችግር እንደሚያጋጥማቸው አወቁና ከልባቸው ሳይቀበሉ ለመኖርና ለመምሰል ብለው በሙናፊቅነት እኛም ተስማምተናል ብለው ተሰደፉ ማለት ነው። የዛ ጊዜ እንግዲህ እነዚህን ከወዲህ አምነው ነቢዩ ጋር የመጡትንና እዛም ደግሞ ብዙ ሳይመራመሩ ወዳውኑ እምነቱን የተቀበሉትን እንደ ቂል አድርገው ወሰዷቸው ማለት ነው። ለምን ብዙ ሳያጠኑና ሳይመራመሩ የሰውዬ ያላ መልእክተኛ ነኝ ስላለ ብቻ በቀላሉ እንዴት ተቀበሉት በማለት ቅሬታ ነበራቸው ማለት ነው። እነሱ ግን በገብልነት ነው እንዲህ ብለውም ታመጹ ጥቂቶች ስለሆኑ እንዳይደቆሱ ወይም ደግሞ ከልባቸውም ከተቀበሉ በሌሎቹ የጠሉት ግብዝነት እንዳይደርስባቸው እስቲ ለጊዜው አምነናል እንበልና ሁኔታውን እንከታተለው በማለት ባጣ ቆይኝ ነው የያዙት ማለት ነው። እና እነዚህን መጀመሪያ ያመኑትን ግን ሰውየው ከመካከላቸው ተነስቶ እኔ አላህ መልእክተኛ ነኝ ስላለ እንዲሁ ዝም ብለው የተቀበሉት በግብዝነት ነው እንጂ ምን ማረጋገጫ አላቸው ባይነበሩ ማለት ነው። በእነሱ አስተሳሰብ በተለይ ታላላቆቹ ሰሃቦች እንደነ አቡበክር፣ እንደነ ዑስማን፣ እንደነ አሊ፣ እንደነ ዑመር የነበሩት ህይወታቸውንም ገንዘባቸውንም ጉልበታቸውንም ይሰዉ ስለነበረ ለእስልምና መጠናከር ይህንን ነገር እንግዲህ ዝም ብለው ተነስተው ነብይ ነኝ ስላላቸው ተቀብለው ያለ የሌለ ንብረታቸውን እና ጉልበታቸውን እየደቁና እያባከኑ ላልታወቀ ነገር እንደዚህ የሚደክሙ የሆኑት ቂሎች ናቸው ብለው ያስቡ ነበረ። እኛ ግን ብስሎች ነን፣ እንዳንጎዳም ያው አምነናል ብለን አስተኝተናል፣ ደግሞ እንዳንበዘበዝም ከልባችን አይደለም የተቀበልነው፣ እንደኛ ሆኖ በጥንቃቄ መሄድ ያለብን እንጂ እነሱ ግን ዝም ብለው በአንድ ጊዜ ግብዝ ሆነው በክፍትነት ሁሉን ነገር ለእስልምና በመስጠታቸው ሞኞች ናቸው፣ ባዎች ናቸው። በዚህ መልክ እንግዲህ ማንነታቸውን ገለጡ። ትናንትና አማኞች ነን እንደነዛ ሲሉ የነበሩት፣ እኛ አሳማሪዎች አበጅታዎች ነን ሲሉ የነበሩት ሰዎች ለእስልምና መስዋዕት ከፋዎችንና ደካሚዎችን ሱፋዎች፣ ቂሎች በማለት ሰየሟቸውና ለእስልምና እነሱ ምኑ እንደሆኑ በዚች አነጋገራቸው ራሳቸውን አጋለጡ ማለት ነው። እና አንድ ጊዜ ይባላል አብዱላህ ኢብኑ ኡበይ የሚባለው የሙናፊቆች ዋና መሪያቸው የነበረው አንድ ቦታ ጉሩቦቹ ጋር እንደተቀመጠ አቡበክር መጡ ወደሱ። በሚመጡ ጊዜ አሁን ይሄ ቂል ሰውዬ እንግዲህ እንዴት አድርጌ እንደምበላው እንደማታልለው ተመልከቱ አላቸው። ገና ከመድረሳቸው በፊት እሳቸው አጠገባቸው ሲደርሱ መርሃበን ቢሸይኽ ልእስላም አላቸው ይባላል። እና የእስልምና አንጋፋ ከነቢዩ ቀጥሎ የሚቆጠረው ታላቁ ሰውዬ ነውር ክብር በማለት ተቀበላቸው እና አቅፍ አድርጎ ሳማቸው። ከዛ ደግሞ አልይም አብረዋቸው ነበሩ። መርሃበን ሰይፍላህ አልበታር አላቸው። እና በጣም የእስልምና ኃይሉ በመሆን የታወቀው የነቢዩ ቤተሰብ ከነቢዩ ቀጥሎ በነቢዩ ደረጃ የምትታየው ታላቁ ሰው የወጣት ታላቅ ሽማግሌ በማለት አደነቃቸው ይባላል። እና አብሮ ያሉትን ሁሉ እያንዳንዳቸው የማዕረግ ስም እየሰጠ አመቋሸና ተቀበላቸው። እና የመጡበትን ጉዳይ ተወያይተው ከጨረሱና ከሄዱ በኋላ አያችሁ አለ ለተከታዮቹ፣ እንዴት እንደሰራሁላቸው እነዚህ ቂሎች አሁን በእነሱ ሀሳብ እኮ ያከበርኳቸው የወደድኳቸው መስሏቸው ተደስተዋል። እና ስታገኟቸው እንደዚህ ነው፣ እነሱን በምላስ ነው መብላት ብሎ መከራቸውና መመሪያ ሰጣቸው ይባላል። ይህም በሚልበት ጊዜ አላህ ሱብሓነሁ ወተዓላ ሚስጥር አዋቂ ስለሆነ ያው ቀደም ሲልም ሙእሚኖችን ለሙናፊቅ ተንኮል አጋልጬ አልሰጣቸውም ብሎ ነበረና እንደዚህ እያሏችሁ ነው፣ እውነት የወደዷችሁና ያከበሯችሁ እንዳይመስሏችሁ እንደ እናንተ እመኑ ሲባሉ እንደውም እነሱ ቂሎች ናቸው፣ ሞኞች ናቸው እያሉ በእናንተ የሚስቁና የሚሳለቁ መሆናቸውን እወቁ በማለት ጠቆማቸው ማለት ነው። አላህ ግን ሱብሓነሁ ወተዓላ መለሰባቸው፣ አላ ኢነሁም ሙስጠፋ፣ ቂሎች ማለት እነርሱ ብቻ ናቸው። እንደውም በዚህ ምድር ላይ ቂል ካለ ከነሱ አልፎ ሊሄድ አይችልም፣ የቂል መነሻውም መድረሻውም እነሱ አካባቢ እንደሚሆን ነው በማለት አረጋገጠባቸው ማለት ነው። ምክንያቱም አቋመ ቢስ ናቸው፣ ሁሉንም እናገኛለን ሲሉ ሁሉንም ያጡ ከንቶች በመሆናቸው ማለት ነው። ወኢዛ ለቁ ለዚነ አመኑ፣ እና እነዚህ ሙናፊቆች ወይም ማታላዎች እነዚያን ትክክለኛ አማኝ የሆኑትን ወገኖች በሚገናኙበት ጊዜ ቃሉ አመና፣ እኛም እኮ እንደናንተው አምነናል በማለት ያጭበረብራሉና ያግባባቸዋል ማለት ነው። ሙእሚኖች እንግዲህ ከይዘታቸው ከሁኔታቸው ስለሚጠረጥሯቸው በጥርጣሬ አይን ሲያዋቸው ምንድ ነው የምትጠረጥሩ? ሰዋዞን ለምን ታደረጉብናላችሁ? እነመን ሙሚን ነው የኳ ተብሎ የለም እንዴ? ወንድሞቻችሁ አይደለንም እንዴ? እኛን ቸድ ለምን ትሉናላችሁ? በማለት በምላስ ይገርፏቸዋል ማለት ነው። ወይዛ ከለው ኢላ ሸያጢንህም፣ ወደ ሸይጣኖቻቸው አለቆቻቸው ሲመለሱ ደግሞ ማለት ያ የሙናፊቅ መሪዎችና አስተባባሪዎች ወደ ሆኑት ወይም ደግሞ ወደ ውጭ ጥላቶች ወደ ካፊሮች በሚገናኙበት ጊዜ ቃሉ ኢና ማዕኩም፣ እኛ እኮ አምነናል ያልነው ሙስሊሞችን ለማታለልና ለማዘናጋት የእነሱን ውስጣዊ ምስጢር ለማገኘት ፈልገን እንጂ በምላሳችን እንዳልነው እውነት አምነናል እንዳይመስላችሁ። እኛው ቀደም ሲል እንደናንተው ካፊሮች እንደነበርን ሁሉ አሁንም በዛ በወትሮ አቋማችን ነን፣ ምንም አልተለወጥንም በማለት ላለቆቻቸው ደግሞ ሪፖርት ያቀርባሉ ማለት ነው። እና እንግዲህ በሁለቱም በኩል ተጠርጣሪ ስለሆኑ ካፊሮቹ እነገሌ አምነዋል አሉ ብለው ይጠነቀቋቸዋል፣ ምስጢራቸውን አያካፍሏቸው። ምንድን ነው እኛን የምትሸሹን? አምነ ይሄለም እንደ ይለዋል። ምን እናምናለን? እኛ እናንተው ጋር ነን በማለት በመማል በመገዘት ፈጸሙላቸዋል ማለት ነው። ታዲያ አምነናል ያልንበት ምክንያቱ ሳይገባችሁ እንደ እናንተ ጥላትነታችንን ግልጽ አድርገን ጥላት እንደፈለገ እንዲያጠቃን ለመጋለጥ ነው እንደምትፈልጉት? አምነናል ብለን ገባ ካልን በኋላ ሚስጥራቸውን መውጫ መግቢያውን አውቀን እንደገና እነሱን በቀላሉ ዲባቅ ለመምታት እንድንችል ብለን ነው እንጂ እንደ እናንተ በዚህ ትርነትን ብለን እንድንቆም ነው እንደምትፈልጉት? በማለት ሲሰብኳቸው እውነትም አውቃችኋል፣ እንደውም ከእኛ እናንተ ተሽላችኋል በማለት እነዚያ ደግሞ መሳሪያ አድርጎ ለመጠቀም ለእነሱ ድጋፋቸውን ይሰጧቸዋል። እንግዲያስ ከልባችሁ ሳይሆን ለእነሱን ምስጢራቸውን ለማግኘትና ለወደፊት በቀላሉ ለማጥቃት አስባችሁ ከሆነ ይህ እንዳውም እናንተ በጣም ንጹሐንና ቅዱሳን ናችሁ፣ እኛ እንደግፋችኋለን በማለት በበኩላቸው ያላቸውን ድጋፍና አክብሮት ይሰጧቸዋል ማለት ነው። እና ለምንድነው አምነናል ብላችሁ ተናገራችሁ ሲባሉ ኢነማ ነህኑ ሙስተዚኡን እንደኛ አምነውልናል በማለት ልባቸውን እንዲከፍቱና ምስጢራቸውን እንዲያካፍሉን አስበን ነው። በዚህም ሙከራችን እኛ በእነሱ የምንሳለቅና የምንቀልድ እንጂ ከልባችንና ከምራችን እንዳልሆነ ይታወቅ በማለት ይገልጻሉ ማለት ነው። ሙእሚኖቹ ጋር ሲመጡ የእናንተው አካልና የእናንተው አምሳል ነን እኛም ወንድሞቻችሁ ነን በማለት ሲሰብኩ፣ እነዛኞቹ ጋር ሲሄዱ ደግሞ ቀደም ሲል በነበረው እምነታችን ላይ እንደጸናነን ግን ወደዛ ሄደን የተቀላቀልነውና የእምነት ቃል የሰጠነው ለመምሰልና ምስጢርን ለማገኘት አስበን ነው። በመጨረሻም እነሱ አምነውልናል በማለት እንዲዘናጉና እኛ እንድንቀልድባቸውና እንድንሳለቅባቸው አስበን ነው በማለት ይገልጻሉ ማለት ነው። እንደዚህ ይበሉ እንጂ ግን አላሁ የስተዚኡ ቢህም እነሱ ሌሎችን እንደ ሞኝ አድርገው ለመቀለድና በእነሱ ለማሾው ቢሞክሩም አላህ ግን በአጠፋው እነሱን ይቀልድባቸዋል ይላል። ተአምኑ አምነናል፣ ትክክለኛ ሳይሆኑ ትክክለኛ ሆነናል የሚል አነጋገር በመናገራቸው አላህ ስብሓነሁ ወተዓላ እነሱን እንደገና አደጋ ላይ እንዲወድቁ በማድረግ ተሳልቆባቸዋል። ይልቁንስ ማለት ነው ወየሙዱሁም ቢጡያኒሂም ያመሁን እና በጥምየታቸው ላይ የሚዘፈቁ የሚደናበሩ አድርጎ ይተዋቸዋልና ይለግሳቸዋል ይላል። ወየሙዱሁም ማለት ሁለት አይነት ትርጓሜ ይኖረዋል። አንደኛ በጥምየታቸው ጉዞ ላይ ወደ ኋላ እንዳይመለሱ እንዲቀጥሉበት ያደርጋቸዋል ማለት ነው። በሁለተኛ ደረጃ ደግሞ በዚህ በተሳሳተ እምነትና አመለካከት ላይ እንዳሉ ሀብቱን፣ ጤንነቱን፣ ጉልበቱን ይሰጣቸዋል ህይወት የሌላቸው መስሎ ማለት ነው። እና አላህም ወዶልናል በማለት እንዲዘናጉና በስተታቸው ተጠራጥረው እንዳይመለሱ ሁሉንም ነገር ይሰጣቸዋል። የዛ ጊዜ ወዶናል ብለው ሲደናቆሩ ከለታት አንድ ቀን ዲባቅ ይመታቸዋል ማለት ነው። እና እንግዲህ መጥፎ ሰው እኔው ረጅም ነው እንደሚባለው እንዲህ አይነት እንግዲህ የተምታታና የተወላገደ አመለካከት ያለው ሰው ሁልጊዜ እድሜው ረጅም እንደገና ደግሞ ኑሮው የተሻለ ሆኖ ነው የሚገኘው። ለምን? አላህ ሲያታልለው ነው የወደደለት መስሎ ሲያዘናጋው ማለት ነው። እና ፊጥቅያንህም ማለት በጥሜታቸውና በስተታቸው ያመሁን የተሐየሩን የሚዋልሉና የሚደናበሩ አድርጎ ይተዋቸዋል ማለት ነው። አንድ ቀን እንግዲህ ትክክለኛንን ብለው ሲያስቡ በሌላ ጊዜ ደግሞ ተሳስተን ይሆን እንዴ እያሉ የህሊና ጭንቀት ውስጥ ሁልጊዜ እንደማቀቁ ነው የሚኖሩት እንጂ የልብ ረፍትና የህሊና መጽናናትና መረጋጋት አያገኙም ማለት ነው። ኡላኢከ አለዚነ እሽተረው ደላለተ ቢልሁዳ እና እንዲህ አይነቶቹ ወገኖች እንግዲህ በትክክለኛው መንገድ ፈንታ ጥሜትንና ስህተትን የሸመቱ ከንቶዎች ማለት እነዚህ ናቸው ይላል። አላህ እንግዲህ ኪታብን አውርዶ ነቢይን ልኮ እውነትንና ውሸትን ለይቶና አብራርቶ ሲያቀርብላቸው በትክክለኛው መንገድ በሂዳያ ኒፋቅንና ውስልትናን የለወጡ የሆኑ ወስላቶች እነዚህ ናቸው ይላል። ተማረቢ ሀቴጃረቱም የንግድ ስራቸው አትራፊ አልሆነችላቸውም ይላል። ሰው ገበያ የሚገበየው ንግድ የሚነግደው የተሻለ ለማትረፍ ነበረ። እነዚህ ግን በሚያደርጉት እንቅስቃሴ ሊያተርፉ ቀርቶ በአይነታቸው እንኳን ሊወጡ አልቻሉም ማለት ነው። ወማካኑ ሙተዲ እንኳን ሊያተርፉ ቀርቶ የማትረፊያ መንገዱን የተመሩና ያዩትም አይመስሉም ነው የሚለው። እና ልክ አንድ ሰው ቃለ መግዛት ገባዬ እንዲወጣና ጥሩ ገዛለሁ ብሎ በመጥፎ ዕቃ በመግዛት ኪሳራ ላይ እንደወደቀ ሰው አደረጋቸው ማለት ነው። ሂዳያ የሚባለውን ነገር እንግዲህ እንደ ገንዘብ አደረገው፣ ይህም ደግሞ ኒፋቅ የሚባለውን ነገር እንደ ሸቀጥ አደረገው ማለት ነው። እነሱ እንግዲህ አላህ ሱብሓነሁ ወተዓላ ወን ሂዳያ የሚባለውን ነገር ለእናንተ ጠቃሚ ንብረት ነውና እንኩ ብሎ በሚሰጣቸው ጊዜ የለም ይህን ከምትሰጠን ይልቁንስ ኒፋቅንና ውስልትናን ብትሰጠን ይሻላል ብለው በሂዳያና በኢማን ፈንታ ኒፋቅንና ውስልትናን መርጠው እንደ ወሰዱና እንደ ከሰሩ ሆኑ ማለት ነው። እዚህ ላይ እንግዲህ ሂዳያ የሚባለው ነገር መጀመሪያ በእጃቸው ገብቶ አያውቅም፣ የእሳቸው ንብረት ሆኖም አያውቅም። ታዲያ ሌላ ዕቃ ገዙበት ለማለት እንዴት ያስችላል የሚል ጥያቄ ያስነሳል ማለት ነው። እነሱ ተረክበው ብዙ አብሯቸው ባይቆይም እንኳ አላህ ለእነሱ ይህን ነገር አዘጋጅቶ ከማቅረቡ አኳያ ሲታይ እንዴት ተረከቡት ሆነዋል ማለት ነው። ግን ያንን ነገር ብዙ ተረክበው በገንዘብነት ሳያቆዩት ወዳውኑ እንደገና በኒፋቅ በመለወጣቸው ራሳቸው ከሰሩ እንጂ ቢቀበሉትና ንብረት ቢያደርጉት ኑሮ አላህ ሱብሓነሁ ወተዓላ አመቻችቶላቸው ነበር ማለት ነው። እዚህ ላይ እንግዲህ አላህ ሱብሓነሁ ወተዓላ ለማለት የፈለገው የኢማን ወይም ሂዳያ የሚባለውን ነገር ለሙእሚኖች እንደ ንብረት አድርጎ ሰጥቷቸዋል ማለት ነው። ሙእሚኖች እንግዲህ የነተሰጣቸውን ጸጋና ንብረት ሲቀበሉና ጌታቸውን ሲያመሰግኑ፣ ሙናፊቆቹ ግን መጀመሪያ እንደ ሌሎቹ ለመቀበል ሞከሩ። ወዳውኑ ተቀበለው እጃቸው ሳያድር ግን ዙረው ኒፋቅ የሚባል ነገር ሸመቱበት፣ በዛ በሂዳያው ፈንታ ተኩበት ማለት ነው። ይህ ጊዜ አንድ ሰው ገበያ የሚገበየው ለማትረፍ ነበረ። እነሱ ግን ወዳውኑ ለሚያከስራቸው ሸቀጥ በመለወጣቸው እንኳን ሊያጠርፉ ቀርቶ የማትረፊያ መንገዱንና አቅጣጫውን እንኳን አላገኙትምና አላዩትም በማለት ገለጻቸው ማለት ነው። مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير مثلهم كمثل الذي استوقد نارا ينزي منافق وجه وإما ياسم استوجه مثاله وإما قلتشاتشو አንድ ሰው በበረሃ መጥለያ በለለበት አካባቢ ሆኖ ድንገት መስቶበት ሰዓት እንዳነደደ ሰው ይመስላሉ ይላል። እና እንግዲህ ሰዎች ወደ ምድር በዳ በሚቀሳቀሱበት ጊዜ ድንገት ሲጓዙ ለው መጥለያ መንደር ምናም በለለበት ቦታ ይመሽባቸውና እሳት ለማንደድ አካባቢው እንጨት ለቃቅመው አሰባስበው ይለኩሳሉ ማለት ነው። فلما أضاءت ما حوله إنا يا ندده وإن يكتات له سات تكتات له وإن ندو أكبابيون برهان بميسات بدكزية ذهب الله بنورهم إن دقنا يأمن بأسات وعما كإنت يتغنيون برهان الله إن دك أماهنا إن داس وقرب باتشو سوچ يمسل الليلة وتركهم في ظلمات لا يبصرون كذبوا على أين بيوغو بما يساجيش اللما وسط ተዘቀው እንደተዋቸው ሰዎች ናቸው ነው የሚለው። ሙናፊቆች እንግዲህ መጀመሪያ ላኢላሃ ኢላላህ ሙሐመድ ረሱላህ ብለው በሚናገሩበት ጊዜ የኢማን ችቦ እንደተለኮሰላቸው ሆኑ ማለት ነው። ኸይርንና ሸርን ኢማንንና ኩፍርን ለይተው ትክክለኛውን መንገድና አቅጣጫ በመያዛቸው ግዚያዊና የተወሰነ ብርሃን አገኙ ማለት ነው። ግን ከዛ በኋላ ቀስ በቀስ በእንቅስቃሴያቸው የኢማን መስመርን ሳይሆን የኩፍር ልምዳቸውን እየቀጠሉ በሚሄዱበት ጊዜ ያ ብርሃናቸው እንደጠፋባቸውና ከብርሃን በኋላ እንደሚመጣው ጨለማ ግራና ቀኛቸውን ምን እንደሚያጋጥማቸው እንደማያውቁት በፍርሃትና በጨለማ እንደሚዋጡት ሰዎች ይመስላሉ ነው የሚለው። መጀመሪያ ሙናፊቅም እንግዲህ በሐዲስ እንደተገለጸው ላኢላሃ ኢላላህ ሙሐመድ ረሱላህ ካለ ገንዘቡንም መብቱንም ደሙንም ያስከብራል ማለት ነው። ከዛ በኋላ ግን የንፍቅና ተግባሩን በሚጀምርበት ጊዜ ተዛሬ ተነገ ይደረስብኛልና እጃለቃለሁኝ እያለ መፍራትና መጨነቁን ይቀጥላል የጨለማና የመከራ ጉዞውን ማለት ነው። እና እነዚህ ሰዎች እንግዲህ ይህንን ይመስላሉ። መጀመሪያ የኢማንን መርሆ ሲቀበሉና ሲከተሉ መልካም ተስፋ ጭላንጭል ካገኙ በኋላ እንደገና ግን ያንን ብርሃናቸውን አላህ ሱብሓነሁ ወተዓላ አስወግዶባቸው ጨለማ ውስጥ እንደሚገቡት ሰዎች ይመስላሉ ነው ነው። ወተረከውም في ظلمات لا يبصرون ሰዎች እንግዲህ መጀመሪያ ጨለማ ቦታ ላይ ብርሃን አግኝተው ከቆዩ በኋላ ድንገት ያ ብርሃኑ በሚጠፋባቸው ጊዜ ቀደም ሲል ተተለመደው ጨለማ የተለየና የከበደ ጭንቀት ያጋጥማቸዋል። ምክንያቱም ከብርሃን በኋላ የሚመጣ ጨለማ እጅግ አስፈሪና ከባድ ነውና የሚሆነው ማለት ነው። እና እንግዲህ እነዚህ ሙናፊቆች አደገኞች ከመሆናቸው የተነሳ መጀመሪያ በተለያዩ አንቀጾች የተለያዩ ባሪያቶቻቸውን እየገለጠ ከመጣ በኋላ የበለጠ የነሱን አቋም ግልጽ ለማድረግ በምሳሌ ደግሞ ደገመው ማለት ነው። ሱሙም ቡኩሙን ዑሚዩን ፈሁም ላ የርጅዑን እነዚህ ሙናፊቆች ታዲያ የሚነገራቸውን የማይሰሙ ደንቆሮች፣ የሚጠቅማቸውን የማይናገሩ ዱዳዎችና እንዲሁም ተቃሚውን የማያስተውሉና የማይመለከቱ እውራኖች ናቸው ይላል። እና ላታመል አብሷር ወላኪን ታመል ቁሉብ እንደዚህ ሱዱር እንደሚለው በሌላው ቦታ የዛሂር ሐዋሳታቸው እንኳን ከቦታው ባይጠፋም አይናቸው ይግረዘረዝም ጆሮአቸውም የተከፈተ ልባቸውም የሚያስብ ቢመስልም የህሊና አይናቸውና ጆሮአቸው የታወረና የተዘጋባቸው ከንቶች ናቸው ይላል። በመሆኑም ፈሁም ላ የርጅዑን እነሱ ከተሳሳተ ጉዟቸው ወደ ቀናውና ወደ ትክክለኛው ጎዳና የሚመለሱ አይደሉም። ሐዋሳቶቻቸውን በሚገባ መጠቀም አይችሉምና ሐዋሳቶች እያሉ እንደለሉ ሆነውባቸዋል ማለት ነው። እንደገና አሁንም በሌላ አነጋገር ምሳሌውን በመድገም አው ከሰይብ ሚነሰማይ ወይም የነዚህ የሙናፊቆች ወይም ያስመስታዎቹ ምሳሌ በሌላ አባባል በከባድ ዝናብ ውስጥ እንደሚገኝ ሰው ነው ይላል። ከአስሐብ ሰይብን እንደማለት ነው። ዶፍ ዝናብ በጣም ኃይለኛ የሆነ ዝናብ ሰይብ ይባላል። አንድ ሰው በበረሃ ቦታ ላይ እያለ መጠለያ ያለበት ምድር በዳ ላይ ኃይለኛ ዝናብ እንደደረሰበት እና ያ ዝናብ ከወደ ሰማይ የሚወርድ ሆነ ማለት ዝናብ ወትሮውንም ከወደ ሰማይ ነው የሚወርደው። ግን ከሰማይ በሚወርድበት ጊዜ ምንም መጠለያ የሌለበት እንደ ድንኳን እንደ ቤት ያለ መከላከያ የሌለበት በቀጥታ ተላይ እንደወረደ የሚያገኘው ለማለት ነው። እና ይህ ዝናብ ደግሞ በቀን በብርሃን ሳይሆን ፊህ ዙሉማቱን በዛ በዝናቡ ቦታና ወቅት ግርብርብ የሆኑ ጨለማዎች ያሉበት የሆነ ይላል። እና ጊዜው ራሱ ሌሊት ነው። እንደገና ደግሞ ዳመናው በሌሊቱ ላይ ሲጨመር ጨለማውን ያከብደዋል። መልሶ ደግሞ የዝናቡ ኃይል ደግሞ አየሩን በሚያፍነው ጊዜ እንደገና የበለጠ በጨለማ ላይ ጨለማ ይሆንና ይደራረባል፣ ይከብዳል። በዛ አይነቱ ጥንቅጡ በወጣ ዝናብ ውስጥ እንደሚገኙ ሰዎች ናቸው ይላል። ወራዱን እንደገና ደግሞ ንጉድጓድ ያለበት የሌሊት ጨለማ ውስጥ የሚወርድ ኃይለኛ ዝናብ ንጉድጓድ በሚጨምርበትና በሚያቀላቅልበት ጊዜ ደግሞ የበለጠ አስፈሪና አስጊ ይሆናል ማለት ነው። ወበርቁን መብረቅም ያለበት የጃሉን አሳቢ አሁን ፊአዳኒህም ሚነሰዋይቅ እና ከዚህ ከብርቁስቁስታውና ከንጉድጓዱ ድምፅ ከመፍራትና ከመስጋታቸው ብዛት የተነሳ የእጆቻቸውን ጣቶች በጆሮቻቸው የሚወትፉ እንደሆኑት ሰዎች ናቸው ይላል። ሀዘረል መውቲ እና ጣቶቻቸውን በጆሮቻቸው ላይ የሚወትፉት ለምንድን ነው? ከንጉድጓዱ ጩኸት የተነሳ በድንጋጤ እንሞታለን ብለው ከሞት ለመከላከልና ለመጠንቀቅ ነው። ወላህ ሙሒጡን ቢልካፊሪን አላህ በእንዲህ አይነቶቹ ከሃዲዎች በእውቀቱና በኃይሉ የከበበ የሆነ ጌታ ነውና እነሱ ጆሮአቸውን በመወተፍና በተለያዩ ሙከራዎች ለመቋቋምና ለመከላከል ቢሞክሩም እሱ ከፈለገ በእነሱ ላይ የሚወስደውን እርምጃ የሚገታውና የሚያስጥለው የሌለውን እያለ እነሱ ግን ከንቱ ሙከራ እንደሚያደርጉት ሰዎች ይመስላሉ ነው የሚለው። እና እንግዲህ እነዚህ ሙናፊቆች መጀመሪያ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብለው በሚናገሩበት ጊዜ ከእስልምና ክልል ገቡ ማለት ነው። የዛ ጊዜ ደማቸው አይፈሰስም፣ ንብረታቸው አይዘረፍም፣ መብታቸው አይደፈርም፣ እንደ ማንኛውም ሙስሊም መብት አገኙ ማለት ነው። ከዛ በኋላ ግን ወደ ኒፋቅ በሚያመሩበት ጊዜ የስጋት ህይወት ነው የሚጀምሩት ማለት ነው። ታውን ታውን እንጋለጣለን፣ ታውን ታውን ካፊር ናቸውና እንደ ሌሎቹ ጥላቶች ግደሏቸው፣ ንብረታቸውን ውሰዱባቸው፣ መብታቸውን ግፈፋቸው የሚል አዋጅ ይወጣል እያሉ ሰውነታቸው ሲሸማቀቅ ልክ በዛ በምድር በዳ በአንቀጽ ጨለማ ውስጥ ኃይለኛ ዶፍ ዝናብ ንጉድጓድና ብልጭታ እያቀላቀለ እንደ ከበበው ሰው ይመስላል ህይወታቸውና ጭንቀታቸው ነው የሚለው። በሌላው አያት የሐዘሩ ልሙናፊቁን አን ትነዘለ አለይህም አያቱን ቱነብእሁም ቢማ ፊ ሱዱሪህም እነዚህ አስመሳዎችና አታላዎች በእነሱ ሁኔታ ያነጣጠረች የሆነች አንቀጽ ወርዳ በልባቸው ውስጥ ያጨቁትን ተንኮል ታጋልጠናለች ብለው በእጅጉ ይፈራሉና ይጨነቃሉ ብሎ እንደ ጠቆመው አይነት የዛ አይነት እንግዲህ ሁልጊዜ የመጨነቅና የመሸማቀቅ ሁኔታ ያጋጥማቸዋል ነው የሚለው። ይሁን እንጂ ግን እነዚህ ሙናፊቆች በአላህ ዘንዳ ካፊሮች ናቸው። ስለዚህም ወላሁ ሙሒጡን ቢልካፊሪን በእንዲህ አይነቶቹ ከሃዲዎች አላህ በእውቀቱና በኃይሉ የከበበ ነው፣ በእናንተ ዘንድ ነው እንጂ ሙናፊቅ የሚል ስም የተሰጣቸው በእኔ ዘንዳ ውስጣዊ አቋማቸውን ስለማውቀው በግልጽ ካፊሮች ናቸው። በመሆናቸውም የፈለገውን ያህል ቢጠነቀቁም እኔ በኃይሌና በእውቀቴ እነሱን የከበብኩ መሆኔን ሊዘነጋ አይገባም ነው የሚለው። የካዱል በርቁ የኽጦፉ አብሷረሁም፣ እና መብረቁ አይኖቻቸውን ሊያቃጥላቸውና ሊነጥቃቸው ይቀርባል ይላል። ማለት እንግዲህ የቁርአን የወዕድና ወዒድ ዛቻው ማስጠንቀቂያው በሚያስተጋባበት ጊዜ ወዳውኑ ሰውነታቸው ሲቀደድና ሲሸማቀቅ አንቀል ጨለማ ውስጥ ያለው ሰውዬ ድንገት ሳያስበው በለጅ ሰው አይኑ ላይ ሲበራ አይኑን ያቃጠለው ያህል እንደሚደነግጠው አይነት ይደነግጣሉ ማለት ነው። ምክንያቱም በልባቸው የሚያብሰለስሉትን ተንኮል ድንገት ሲያፈጋባቸውና ሲያጋልጣቸው ሰውነታቸው ወዳውኑ አመድ ይሆናል ማለት ነው። ኩለማ አባ ለሁም መሾፊ፣ እና ያ ብርሃኑ ወገገኑ በተገለጠና ባበራ ቁጥር ወዳውኑ ይራመዳሉ። ማለትም እንግዲህ በጣም አንቀጽ ጨለማ ይዟቸው ስለነበረ በለጭ በሚልበት ጊዜ ከስጋቱና ከድንጋጤው ጋር በፊታቸው ያለውን አካባቢ ስለሚያሳያቸው በቅጽበታዊ ደረጃም ቢሆን ወዳውኑ መንገዱን የጨረሰው መስሏቸው እርመድ እርመድ ይላሉ ማለት ነው። ወኢዛ ዘለመ አለይሂም ቃሙ፣ እንደገና ጨለማ ወደ ነበረበት ሲመለስ ደግሞ በፊታቸው ገደል ወይም ጉድጓድ ያጋጥማቸው እንዳይወርዱ በመፍራት ባሉበት ይቆማሉ ማለት ነው። አሁንም እንግዲህ በቁርአን የሚመሩ ሰዎች ምንጊዜም ቁርአን ለህይወታቸው የተሟላ መመሪያ ነው። ለሙናፊቆች ግን እምነታቸው የተሰናከለ ሆኗልና ለነሱ ለግል ፍላጎታቸውና ስሜታቸው የሚመጥንና የሚጥም ነገር በሚነግራቸው ጊዜ ኩሉ ወሽረቡ የሚመስለውን አያት ሲወርድ ደስ ይላቸውና ለአንዳፍታ ይዝናናሉ ማለት ነው። ግን እንደገና ወአቡዱ ረበኩም የሚለው ሲመጣ፣ ወጃሂዱ ፊሰቢልላህ የሚለው ደግሞ ጫና በሚመጣባቸው ጊዜ ወዳውኑ ይጨልምባቸውና እምነት ስለሌላቸው ባሉበት ይቆማሉ ተደናግጠው ማለት ነው። ወኢዛ አዝለመ አለይሂም ቃሙ፣ እና እነሱ የማይፈልጉትና የሚከብዳቸውን ነገር በሚያመጣና በሚያጨልምባቸው ጊዜ ባሉበት ይቆማሉና ይገረግራሉ። ወለው ሻ አላህ ለዛሀበ ቢሰምዒሂም ወአብሳሪሂም፣ እና እነዚህን ሙናፊቆች አላህ ቢፈልግ ኑሮ የውስጥ አይናቸውንና ጆሮአቸውን እንዳስወገደባቸው ሁሉ የዛሂሩ ጆሮአቸውንና አይናቸውንም አስወግዶ በዲን ቢያደርጋቸው ይችል ነበረ ነው የሚለው። ኢነላህ አላ ኩሊ ሸይን ቀዲር፣ አላህ ሱብሓነሁ ወተዓላ በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነውና በእነሱ ላይ